እንትን ሞተዋል። ግን ከመሞቱ በፊት ምን አሉት? አረ ወንድሜ መሞትህ እኮ ነው፣ ይህ በሽታ እኮ በጣም ትልቅ ነው፣ ትሞታለህ አሉት። አዕራቢ ምን አለ? طيب اذا مت الى اين اذهب አላቸው። ከሞትኩ ወዴት ነው የምሄደው አላቸው። አረ እሱማ ወደ አላህ ትሄዳለህ። طيب ما يؤذيني وما يحرجني ان اترك هذه الفانيه العجفاء ይችን በጣም ግማታም የሆነችው አዱንያ ትቼ ወደ አላህ በመሄዴ ምን ይቆጨኛል? እንግዲህ ለምንድን ነው የምትናገሩት? ይቺ ግማታም የሆነችው አዱንያ ትቼ እኮ ወደ ረህማን ረሂም እየሄድኩ ነው። ስለዚህ ምን የሚያሳዝን ነገር አለ አላቸው። ዝም አሉ ልጆቹ። እንግዲህ እና ምን ይላል? فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم. سبحان الله تغتوال محمد لنبياتنا وين نغغر انت محمد قسلوال تغدلوال በጣም በጣም ከስረዋል ያንተ ባለደረቦችና አፉ በላቸው እኔም አፉ ብያለሁ። ደሞ ሁሉ ጊዜ አማክራቸው፣ ሁሉ ጊዜ የነሱን ምክር ውሰድ አላቸው። ደሞ ልንገርህ መሐመድ፣ አንተ እኮ ጠባይህ በጣም ቆንጆ ባይሆን ኖሮ እኮ ተበታትነው እኮ አንድ የሚከተል ሰው እኮ አታገኝም ነበር። ላኪን ጠባይህ ቆንጆ ነው፣ በጣም ጥሩ ነው፣ ቆንጆ ነው። فبما رحمة من الله የአላህን ረህማ ደግፎህ ነዓም ሊንተ ለሁም በጣም ለየንና ለስለስ ያልክ ሰው ነህ አንተ። ወለው ኩንተ ፈዘን ገሊዘ ልቀልብ ጨካንና አረመኔ ብትሆን ኖሮ በጣም ፈላጭ ቆራጭ ብትሆን ኖሮ ግን ለንፈዱ ምን ሐውሊክ ካንተ ይሸሹ ነበር። ጠይብ ፈዕፉ አንሁም አሁን ደግሞ ተጎትተዋል። ስለ ጉዳት ነው የደረሰባቸውና አትቆጣባቸው። ለምን እንደዚህ ሆነ? ለምን እናንተ አምሳ ሰዎች ለምን ወረዳችሁ ብለህ በቃ ብዙ አትጮሁባቸው። ፈዕፉ አንሁም واستغفر لهم نعم وشاورهم في الامر فاذا عزمت فتوكل على الله ان الله يحب المتوكلين ان ينصركم الله فلا غالب لكم وان يخذلكم فمن ذا الذي ينصركم من بعده يدغاغم على الله سبحانه وتعالى الله كودقاچو ودقوش ناچو وردتنيش ناچو الله دل كاغونا صفاچو كنانتا غا كونه غن عند سو مياشن يي نغر اسكيو ملقياما مبال اللبت لنيام ከኛ በኋላ የሚመጡም ከዛ በኋላ የሚመጡም እስከ የውም አልቂያማ አላህ እጁ ካስቀመጠለት ቆንጆ ይሆናል። አላህ እጁ ካነሳበት እንትን ይሆናል ነገሩ። ኢዘን ፈላ ጋሊበ ለኩም ወኢን የኽዙልኩም ፈመን ዘ ለዚ የንሱሩኩም ምን ባዕድህ ወዓላ ላህ ፈልየተወከል ልሙእሚኑን ብሎ በመጨረሻ ምን ይላል? ወማ ካነ ሊነቢይን አን የጉለ ወመን የቅሉል የእቲ ብማ ገለ የውም አልቂያማ ثم توفى كل نفس ما كسبت وهم لا يظلمون فمن اتبع رضوان الله فمن كمن باء بسخط من الله ومأواه جهنم وبئس المصير هم درجات عند الله والله بصير بما يعملون بلو بزيه إذا مدمال إن شاء الله إن الله سبحانه وتعالى أتك على ينقر لما نقر كتفلق الله ميازة سو أي شنفم أفرم ودك أي هونم በማንኛውም ነገር ሴት በትዳሯ ባል በትዳሩ ነጋዴ በንግዱ ያኒ ኳስ ተጫዋች እንደዚህ ስፖርት የሚያደርግ በስፖርቱ የፈልገው ስራ ወደ አላህ ጠጋ ካልክ እሱን የሚፈልገው ካደረክ አላህ ሱብሃነሁ ወተዓላ አይተውህም ለማለት ነው የፈለኩት። ኢዘን غزوه احد ብዙ ወሰደችብን ላኪን ከበድ ይላል እንዲያውም ቃላቶቹ ለማስረዳት እውነቴ ነው ግን ቆንጆ ነው ጭማቄ ምን ወስደው አላህ ከኛ ይሁን። ማንኛውም ሰው ሲጣላን ሲዋጋን እኛን ለማውደቅና እኛን ለማስተኛ ሲፈልግ አላህ ይሁንለት ነው ምንለው። አላህ Subhanahu Wa Ta'ala ራሱ ከኛ ጋር ሆኖ ከማንኛውም ጣላት ድል ያጎናጽፈን ይያልኩ። የዛሬ ተፍሲራችን እውነቴ ነው ከበድ ይላል ግን ገብቷችሁ እንደሆን ተስፋ አደርጋለሁ። እሺ እንግዲህ እንደ ልማዳችን እንደ ተለመደው የአምስት የስድስት ደቂቃ ርፍት እናረግና ጊዜ ካለ ኢንሻአላህ ጊዜ እንኳን ያለ አይመስለኝም አንዳንድ ጥያቄ ለመቀበል ዝግጁ ነኝ እላለሁ። والله اعلم ማይክ ፍሪ وصلى الله على نبينا محمد وعلى اله وصحبه اجمعين